የበግ ዘካ በሚሰጡታል። ከበግ ስትወስድባቸው በጣም ሙክት የሆነውን አትወስድባቸው፣ በጣም ምስኪን የሆነችውንም አትወስድ፣ መካከለኛውን ትወስድባቸው። ወከራ ኢማሙዋል የሚያውት ያለ መልክተኛ ይህንን ነው ይላሉ። እያከ ወከራ ኢማሙዋል፣ ከገንዘብ የተከበረ የሆነውን ገንዘብም አደራህን ተጠንቀቅ። ወተቂ ተጠንቀቅ፣ ደዕወተ ልመግሉም የተበዳይን ሰው ዱዓ ተጠንቀቅ። ፈኢነሁ ጉዳዩ ለይሰ በይነሃ በዚች በተበዳይ ሰው ዱዓና ወበይነላሂ ሒጃቡን በአላህ መካከል ግርዶ የለምና ተጠንቀቅ አሉ አላህ መልክተኛ ዓለይሂ ሰላቱ ወሰላም። ስለዚህ ለሙዓዝ ብኑ ጀበል ወደ አህሉል ኪታቦች በሚሄድበት ሰዓት ወደ መጽሐፍ ሰዎች ሊያስተምር ሲልኩት የአላህ መልክተኛ ዓለይሂ ሰላቱ ወሰላም ኡሱሉ ደዕዋ የደዕዋ መሰረታዊ ነገሮችን የደዕዋ መሰረቶችን ነገሩት። እንዴት አድርጎ ደዕዋ ማድረግ እንዳለበት አወለን ምን እንዳደርግ ነው ያዘዙት? አተውሂድ ተውሂድን እንዲያስተምር አዘዙት። ከዛ በኋላም እንዲቀጥል አዘዙት የአላህ መልክተኛ ዓለይሂ ሰላቱ ወሰላም ሌሎች የደዕዋ ሌሎች የኢስላም ህግጋትን እንዳስተምር አዘዙት ማለት ነው። ወቀድ በየነ በእርግጥም ግልጽ አደረጉ አተደሩጅ ደረጃዎችን ፊ ዳዕወቲህም በደዕዋቸው ውስጥ ደረጃዎችን ግልጽ እንዲያደርግ የመጀመሪያ ደረጃ ተውሂድን እንዳስተምር፣ ሁለተኛ ደረጃ ሌሎችን እንዳስተምር፣ እየቀጠለ ሌሎችንም እንዳስተምር የአላህ መልክተኛ ዓለይሂ ሰላቱ ወሰላም አዘዙት ማለት ነው። ፈኢዛ ለም የኩን ይዳዒ ዳኢው ካልሆነ ኢለላህ ወደ አላህ የሚጠራው ዳኢ ካልሆነ ሙተሰሊሐ የታጠቀ ካልሆነ ቢሲላህ ልዕልም በእውቀት መሳሪያ የታጠቀ ካልሆነ ዩድሒዙ ቢህ በሱ ይጠፋበታል። ሹባሃቱ ልሙብጢሊን የነዛ የባጢል ሰዎች ሹባሃ ያጠፋበታል። ወየኽሩጁ ቢህና ሰዎችም ይወጡበታል። ሚን ظሉማት ፈኢዛ ለም የኩን ይዳዒ ዳኢው ካልሆነ ኢለላህ ወደ አላህ የሚጠራው ዳኢ ካልሆነ ሙተሰሊሐን የታጠቀ ቢሲላህ ልዕልም በእውቀት መሳሪያ የታጠቀ ካልሆነ ዩድሂዱ ቢህ የሚያጠፋበት የሆነ ቢሂ ዶሚሯ ለሲላሁ ልዕልም ነው ለእውቀት። ዩድሂዱ ቢህ በሱ የሚያጠፋበት የሆነ ሹባሃቱ ልሙብጢሊን የነዛን የባጢል ሰዎችን ሹባሃ የሚያጠፋበት የሆነ እውቀት በሱ እስካልታጠቀ ድረስ ወይኽሪጁ ቢህና ሰዎችን የሚያወጣበት የሆነ ሚን ظሉማት ልጀህሊ ከመሀይም ጨለማዎች ኢላ ኑሪ ልዕልም ወደ እውቀት ብርሃን የሚያወጣበት የሆነ ዕልም በዛ ሊታጠቅ የግድ ነው ማለት ነው። ፈኢዛ ለም የኩን ይዳዒ ዳኢው ተጣሪ ሰውዬ ካልሆነ ኢለላህ ወደ አላህ የሚጠራው ሰውዬ ሙተሰሊሐን የታጠቀ ቢሲላህ ልዕልም በእውቀት መሳሪያ የታጠቀ ካልሆነ ዩድሂዱ ቢሂ የሚያጠፋበት የሆነ ሹብሃት ልሙብጢሊን የነዛን የባጢል ሰዎችን ሹብሃ ወዩኽሪጁ ቢህናስ ሰዎችን የሚያወጣበት የሆነ ሚን ظሉማት ልጀህሊ ከመሀይምነት ጨለማዎች ኢላ ኑር ልዕልም ወደ እውቀት ብርሃን የሚያወጣበት የሆነ በዚህ እውቀት የታጠቀ ካልሆነ ፈየስተልቢስ አለይህ በሱ ላይ ይሸፈኑበታል። አለይህ ልኡሙር ነገራቶች በሙሉ ይለባበሱበታል። ወየቅፍ ይቆማል ፊ አወል ጠሪቅ መጀመሪያው መንገድ ላይ ይቆማል፣ መጓዝ አይችልም። ወይን ሀዚም ይሸነፋል አማመ አዕዳ ዲን አማም ፊት ለፊት አዕዳ አዲን እዲን ጥላቶች ፊት ለፊት ይሸነፋል፣ የተሸነፈ ይሆናል ይላል። ስለዚህ አዳዒ አወለን የኩኑ ሙተሰሊሐን ቢሲላህ ልዓቂዳ ዳዒ ወደ አላህ መንገድ የሚጠራ ሰው መጀመሪያ ሙተሰሊሕ ቢሲላህ ልዕልሚ ወልዓቂዳ በአቂዳና በእውቀት መሳሪያ የታጠቀ ሊሆን ይገባዋል ማለት ነው። ወየቂፍ ይቆማል። ያ ካልሆነ ግን በእውቀት የታጠቀ ካልሆነ ፈየልተቢስ አለይ በሱ ላይ ይለባበሱበታል፣ ይሸፈኑበታል። አልኡሙር ነገሮች በሙሉ ይሸፈኑበታል። ወየቂፍ ይቆማል ፊ አወል ጠሪቅ በመጀመሪያው መንገድ ላይ ይቆማል፣ ምንም ሳይጓዝ ደዋ ራሱ ትንሽ እንዳደረገ እውቀት ስለሌለው ይቆማል፣ መቀጠል አይችልም። ወይን ሀዚም ይሸነፋል አማመ አዕዳ ዲን የዲን ጠላቶች ፊት ለፊት ከዲን ጠላቶች ፊት ለፊት ይሸነፋል፣ በእውቀት ያልታጠቀ ከሆነ ማለት ነው። አልሃዲ አሸር አስራ አንደኛው አናጋሪው አላህ ነው ይሏል። ስለማውቃቸው ነው። አስረኛ ክፍል እያለሁ ይዘውኝ ወጡ በግድ ማለት ነው። ከምንቀራበት ቦታ ከመርከዝ ይዘውኝ ወጡና ከዛ በኋላ ሱብሂ ላይ ደዋ አድርጋሉ። በያን ይባላል የሱብሂ ደዋ። ተነስ በያን አድርጋሉ። ወላሂ እኔ ምንም የማውቀው ነገር የለኝም። አላውቅም ደግሞ ህፃን ነኝ በሰዓቱ አስቡ። እኔ ምንም የማውቀው ነገር አናጋሪው አላህ ነው። ዝም ብለው ውጣና ተናገራሉ። ሲተሲፋ አስተምረውኛል። መጀመሪያ ሲተሲፋ የሚባሉ አሉ፣ እነሱን ነግረውኛል ሲተሲፋ። ከዛ በኋላ ውጣና አስተምር። ምንም እኮ የማውቀው የለኝም። ምንድን ነው የማስተምረው? አናጋሪው አላህ ነው። ዝም ብለው ውጣና ተናገር ሲተሲፋ እንዲሆን አሉ። ወጥቼ ተናገርኩኝ፣ ገባሁ። ሱብሃንአላህ ወላሂ ተመልከቱ። እኔ ብሎ ወደ አላህ መንገድ ተጣሪ አስተማሪ ምንም ሳላቅ። እንደዚህ አይነት ሰዎች አሉ። መጀመሪያ እውቀት ይገባል። እውቀት የለኝም፣ እውቀት ልማር ይገባኛል። والله ابيتو كومي بلالهم كل جزء ال 40 قن دو ايوتا علم يلو ساعات يزال 40 قن لا 4 طور منا من يروتا عند سو يقرا قرا انجي مجمريا علم هوك انجي ستلو اي علم كو بيقين نو ميمطو يلال يقين دمو بجهار نو بلفات نو ميمطو يلال لفات متي نو ل 40 قن ستوطا ستتاغل يقين يمطال يلال يقين سيمطا دغمو اوقت يمطال يلال ايشو بها تملكت ميلكب ايشو بها هذا نجادلهم بالتي هي احسن الناس نسوي لنكراكراتهم للناس تمراتهم يقبل العلم اولا اولا مجمرا اوقتنا سويتين كما استمره بفي الله سبحانه وتعالى حتى لله ملكتين من دون الله فاعلم انه لا اله الا الله اوك كالله بسكر يملك املاك على منورون ستوقنا سويتين متستمروا على بلزا يا له اوقت سويتين استمرار له قلب فضلوا واضلوا كثيرا عند الله سبحانه وتعالى ራስን ተጠማለ ሰዎችንም ይዘ ተጠፋለ በሰዎች ምነሱ በጠመሙት በሚሰሩ ስራ ተጠያቂ ተሆናለ ይቀምከ በሰሩ ስራ ማለት ነው። ስለዚህ ሀታ ዓሊም የሆነ ሰው እኮ ብዙ ከመናገር ይቆጠባል ታቃላችኋል ብዙ አይናገርም መናገር ባለበት ቦታ ብቻ ያስተምራል ከዛው እጪ ግን እንዳገኛ አይለፈልፍ መጠንቀቅ ያስፈልጋል ዘለ አልሃዲ 10 11ኛው አልዓመሉ መስራት ፈልዓመሉ አስሉን عظيم عمل تكبر اصل عظيم تعلق هنا مسارتنا من اصول الدعوه الى الله وذا الله سبحانه وتعالى منجد بمطارات عمل تكبر تعلقو مسارتنا لا بد يجدنا ان يتوفر ليموالا لدي الداعي اداؤه اداء اذن يهي نجر ليموالا يجدنا لدي الداعي الى الله وذا الله منجد يمطراسو ان يتوفر لا بد يجدنا ان يتوفر ليموالا لدي الداعي اداء اذن الى الله وذا الله مطراو داء اذن عمل السوزند اللي يتموالا ليون يجد نو حتى يكون اسكم يون درس قدوه حسنه ملكام يونا ارايا اسكم يون درس في الخير يا خير ملكام ارايا اسكم يون درس عمل سرا تكبار لي نورو يجد نو معناته افعاله تكبارو تصدق اقواله تصدق تارغاغطالچ اقواله نغغرو يسو تكبار نغغرون يمتارغاغطلتون يجبوال ايوارا من مهون يلبتم اسو ليلا بوتا مگنيت يلبتم معناته وحتى لا يكون اسكم يون درس لأحد عليه هجة لأحد لا عندي سوء عليه هجة بس لا يمرج اسكم يهون درس وحتى لا يكون اسكم يهون درس لأحد عليه هجة عندي سوء بس لا يمرج اسكم يهون بدرس من مهون اللبت أقوال تقبارو أقوالون يمستر رقابك مهون اللبت مالتنا لسوش يستمر أولا مجمريا سري راسو تقباري بيهون يقبوال مالتنا سلفوش كعندي سلف يتورا تاريخنا من أقراس عندي قدم من يادر قنبر داعي نو دعوه በጣም ሰዎችን ይስብና ይመስጥ ነበር አንድ ባሪያ መጣና ምን አለው እባክህን ባሪያን ነፃ ስለማውጣት ደዋ አድርግልኝ እና በቃ የኔ አሳዳሪ ሁር እንዲለኝ ነፃ እንደዋጠኝ ደዋ አድርግ ስለ ባሪያ ነፃ ስለማውጣት ያለውን አጅር ደዋ አድርጋ ጁማ መስጊድ ላይ ሄዶ ነበር ያንን ሰውዬ ያንን ዓሊም ያማከራቸው ከዛ በኋላ ያ ዓሊም ያ ዳዒ ምን አደረጉ በሚቀጥለው ሳምንት ስለ ደዋ ሳይደርጉ ቀሩ አሁንም ያ ባሪያ ሄዶ ይጠብቅ ነበር ደዋ አላደረጉም ስለ ባሪያ ተመለሰ በሁለተኛው ሳምንት ቢሄድ አላደረጉም ምን ያደረጉ ነበር እሳቸው ባሪያ ለመግዛት ያፈላልጉ ነበር ከዛ በኋላ ባሪያ ገዙና ሁራሉ ሁር ካደረጉ በኋላ ደዋ አደረጉ ተመልከቱ እሳቸው መጀመሪያ ያ ባሪያ ምን አላችሁ ሄደና ለምን ዲነው እስከዛሬ ድረስ ያዘገየውኝ ለምን ሳትናገሩ ቀረው ሲላቸው ምን አሉ መጀመሪያ ሳልሰራ የማልሰራው ነገር ስለማልናገር ነው አሉት። ምን ዙሪያ ይባላል ተመልከት። ከዛ በኋላ ያንባሪያ አሳዳሪ ሁራሉ እሳቸው ደዋ ለምን እንደው ደዋቸው ራሱ ተቀባይነት ያገኛል ፍሪያማ ይሆናል ምን ከሆነ አንተም ተተገብር ከሆነ አማት ተገብር ከሆነ ግን ዝም ብለህ ምጮህ ከሆነ ሀታ ራሱ ሰዎች ራሱ ተቀባይነት አያገኙም አይሰሙም አላህም ዘንድ ከተጠያቂነት አያድንም قال الله تعالى اللهم اني لنال عن شعيب عليه السلام ስለ شعيب ሲነግረን شعيب ህዝቦቹ ምን ይላቸው ነበር وما اريد الفلقن ان اخالفكم لتصرراتكم الى ما انهاكم عنه اني ودمكلكلاچو ነገር لتصرراتكم الفلقن كمكلكلاچو ነገር لتصرراتكم الفلقن يل ነበር شعيب عليه السلام قال تعالى عن شعيب عليه السلام وما اريد ان الفلقن ان اخالفكم لتصرراتكم الى ما انهاكم عنه اني ودمكلكلاچو ነገር لتصرراتكم الفلقن እናንተን ተው ይያልኩ እየከለከላችሁ እየከለከልኳችሁ እኔ ልሰራው አልፈልግም ይላችሁ ነበር ሹአይ وقال تعالى اهون ما الله من لنال ومن احسن قولا ومن احسن من يا ما رادرغا قولا نجكرا ممن دعا الى الله ودا الله يميطران سو نجكر وعامل صالحا ملكامن يميطران سونا ودا الله يميطران سو نجكر من يمار ادرغا وقال يميلن سو نجكر انني من المسلمين اني كمسلموش نين يميل ايوا ايو دعوان كمرغا كمن غايا يزوات الله كاملغا كسرا غايا يزوات سلازي الداعي اولا لراسه لسرا يجبوال معناته ولا يكادو اي قرب ياتي ذكر الايمان يا ايمان توستا كممطات اي قرب الا وياتي يمطى بيون انجي وذكر العمل يا عمل توستا اصالي يملكام ترا بعده كسبوا عليه يمطى بيون انجي الله سبحانه وتعالى القران لا امنتن ايجلصم عبرو تكتلو من يمطى بيون انجي ملكام ترا يمطى بيون انجي وقد كانت برغتم هنالك دعوه الصحابه يصحابوش دعوه هنالك وتابعهم ينسون تكتاي بالعمل بتكبر هنالك قبل القول كنغغر بفيت وبالقدوه الحسنه ملكام يونس ارام هنالك قبل الكلام كنغغر بفيت صحابوش كمناغراچو كماستماراچو بفيت تكبراچو نبر سونم يستمر وقد كانت دعوه الصحابه يصحابوش دعوه برغتم هنالك وتابعهم الناسون يتكتلوا بالعمل بتكبر قبل القول كنغغر بفيت بتكبر هنالك الناس دعوه وبالقدوه ارئاتهم الحسن ملكام يونس ارئاتهم قبل الكلام كنغغر بفيت هنالك نماذج مثال يتنوس يا الله ملكتني عليه الصلاه والسلام يهونهكن سيتيو انكرا تشكما ستهد يهونهك يهودا نبرتشنا اجزوات بالتيتنا منجر لا يا الله ملكتني اجزواتنا انسروان تشكمه وهون ادرسولا كذا بحالا كتلك سو يمتطبقو مكر نونا مكر لمكر حالچاچو الله ملكتني عليه الصلاه والسلام كذا من حالچاچو سمعني انت لج هوي محمد ميبال سو علنا حديث متي امنت يزو يمتا سو علنا እሱን ሰውዬ እንዳትከተል አደረህን አለቻቸው አላህ መልእክተኛ ዝም አሉና ምን አሏት መሐመድ እኮ ማለት እኔ ነኝ አሏት ከዛ በኋላ ምን አለች والله መሐመድ ማለት አንተ ከሆንክ اشهد انك رسول الله አለች አንተ አላህ መልእክተኛ መሆነህ በእርግጥም መሰክራለሁ አለች እዚው አመነች ተመልከት የነብዩ ሰለላሁ ዐለይሂ ወሰለም ዳዕዋቸው ተግባር ነበር የሷሃቦችም ዳዕዋቸው hatta امام الشافعي رضوان الله عليهم الله يدلعچونا فقيه ላይ ብዙ ጊዜ ይነግሩናል ይሄንን ታሪክ ኢማሙ ሻፊዒ ምን አደረጉ ጎረቤታቸው በጣም ሰካራም ሰው ነበር ወል ጊዜ አስተምሩታል አይገባው ማታ ሰክሮ ይመጣና ግርግዳውን ነድሎ ይተፋባቸዋል ወደሳቸው ወል ጊዜ ነው የሚተፋባቸው ምን ያደርጋሉ ያንን የተፋባቸውን የሱን የተፋውን ጧጧት ያጠዳሉ ከዛ በኋላ ሂደው ሲያስተምሩ ውለው ይመጣሉ ማታ ማታ ሁሉ ጊዜ ያደርጋቸዋል አንድ ቀን ከለታታ አንድ ቀን ታሰረ ሰክሮ ታሰረና ሲመጡ ቤታቸው አልተፈፋ ቤታቸው ንጹህ ነው ጎረቤት የደረሰ ብለው ፍለጋ ሄዱ ተመልከቱ ጎረቤት የደረሰ ብለው ፍለጋ ከዛ በኋላ ኢማሙ ሻፊዒ ታላቅ ሰው ነበሩና ጎረቤት የደረሰ ብለው ሲፈልጉ አረ ጎረቤት ማታ ታስሯል አላቸው ሄዱ እስር ቤት ሄዱ ከዛ በኋላ እባክህ ዋሱ ነኝ ታስሬ እዚህ ቀረዋለ ያ ሰውዬ ጎረቤታቸው ዋሱ ነው አስለቀቁት ከዛ በኋላ እንዴት ልትፈልገ ይመጣሃላችሁ እኔማ በቃ ያምታደርገኝ ነገር ሲቀርብኝ መጣው ፍለጋሉ ያ ሰውዬ ምን አለ والله انت ለገባህለት አምላክ ገብቻለሁ ከዚህ በኋላ በጭራሽ አልጠጣማል ያ ሰውዬ ተስተካከለ ትልቅ ሰው ሆነ ይላል ተመልከት ታቢዎች ሰለፎች ተላልቅ የሆነ ተግባራትን ይሰሩ ነበር ቅድሚያ ደዋ ከማድረጋቸው ከማስተማራቸው በፊት ተግባራቸው ነበር ሰውን ሲያስተምር የነበረው ማለት ነው وانتشر الاسلام اسلام تبتنا في ربوع المعموره باندارتنيو عالم لي ربوع المعموره باندارتنيو عالم لي يوما كان الناس سويش بنبروا بساعات يعملون اكثر بزو يسرو بنبروا بساعات مما يقولون كمناغروت بزو يسرو بنبروا بساعات لي اسلام بعالم لي تبتنا املك بسحابوش زمان باهونو ساعات دغمو بزو يورال ትንሽ ይሰራል ራስ ማለት ይከብዳል ምንም አይሰራም ብንለው ይሻላል ለቀድ ሻሃደ በእርግጥም اصحاب البلاد ለቀድ ሻሃደ በእርግጥም አይቷል اصحاب البلاد የዚች ሀገር ባልተቤቶች المفتوحه የተከፈተች ሆነች افعال السلف የሰለፍን የቀደምቶችን ተግባር አይቷል الصالح እነዛ መልካም የነበሩ ቀደምቶች فاقبلوا ተቀበሏል على الدين دينን ተቀበሏል ودخلوا فيه በዲንም ውስጥ ገብቷል افواجن افواجا بودن بودن يهون اذا جاء نصر الله افواجا من الله سبحانه وتعالى بودن بودن يهون ودا دين جبطوا بمن كمن يتنسى بمن مكنيات የሷሃቦችን ተግባር በማያታቸው ምክንያት ማለት ነው። ተመልከት ሷሃቦች በነበሩበት ሰዓት hatta እነ ዑመር በዑመር ኹላፍ በዑመር ሰዓት ጊዜ ዑመር ያስተዳደር በነበረበት ሰዓት ጊዜ ብዙ የዓለም ክፍሎች ገብቷል እስልምናን ተቀብለዋል። በዓለም ክፍል እስልምና ተበትኖ ነበር። የሆነበት ምክንያት ለምንድን ነው? ሷሃቦች ተግባሮች ስለነበሩ ነው። واول يمجمرو من يعذب يوم القيامه يمجمرو يقامكن يتنسايكن يميقطعو العلماء علماء اواقي سون الذين يا اواقي نو لا يعملون بعلمهم بوقتاچ ما يسرو يهونو عالموچ ناتيو يقامكن يميقطعو تنانت ما يتنال عدل واول من تسعرو بهم النار يوم القيامه يقامكن اسات يميقطعتن باچو سوي 3 ناتيو بلنا المرا العالم لا القران ان اندغنا دمو القاتل في سبيل الله بالله من غير يمجادل نجر كل الله بلو ما يجادل اواقي يونه سو لله بلو اوقاتون يما يتكمبت يونه معناه وكذلك العلماء اواقيوچ الذين لا يعملون بعلمهم بوقاتاچ يما يسرو يونه عالموچ اول من يعذب يوم القيامه يقام كان مجمريا متقطط ناشو كما مر الحديث في ذلك بذي زوريا حديثون انداسالفنو يلنا وقال تعالى الله من ينال ادخلوا الجنه جنه غبوا بما كنتم تعملون تتسروا تبنبروا لنا الله سبحانه وتعالى جنه يميثن تسرانو سرانو معناته ادخلوا الجنه جنه غبوا بما كنتم تعملون اي بسبب عملكم تتسروا تبنبروا سرا مكنيات وقال تعالى الله من ينال وقل اعملوا بلاك يا محمد سروا فسير الله عملكم الله ان انت سرا يملكتان ورسوله ملكتنيا والمؤمنون مؤمنوك يملكتوتالنا سروا بلاكوا املكت الله سبحانه وتعالى اندين سر اندي تغب اندين تغبر نو ميازن وقال من الى الله ما الله من عامل صالحا ملكامن المسرى من ذكر او انثى كون دم يهون كسيت وهو مؤمن اسو امان هنا فلنحيينه بارغتم والله ان نورواللن حياه طيبه ملكام يهونچن حيوت ان نورواللن ولنجزينهم والله ان مندوالن اجرهم من داون باحسن بامار ما كانوا يعملون ሲሰሩት ከነበሩት በአማረ መልኩ እንመነዳቸዋለን ይላል አላህ Subhanahu Wa Ta'ala። ስለዚህ ስራ ዳዒ እሱ ዘንድ ሊኖር የሚገባ ታላቅ መስፈርት ነው ማለት ነው። ደዋ ከመድረጉ በፊት ስራ ሊሰራ ይገባዋል ማለት ነው። አላህ Subhanahu Wa Ta'ala በሌላ ቁርአን አንቀጽ ሊመተቁሉና ማላተፋሉን ብዙ አያቶች ናቸው ያሉት። ብዙ ሰዎች ዘንድ ግን አንድ ዓሊም ሲናገሩ ምን ይላሉ? አዋቂ ሆኖ ሰውየው ደዋድር አቅራ ሰዎችን አስተምር ሲባል አረኔ አላቅም እኔ ስለማዝ እኔ አልሰራው ለምን ለሰው እናገራለሁ ላሰራው ነገር ይያለ ዝም ይላል ይላሉ። ይሄ ሰውዬ ሸይጣን ሁሉው ያሳለፈው ነው ይላሉ። አመልከት ሸይጣን ቀድም እንዳልኳችሁ ሰውን በየአቅሙ ነው የሚወሰውሰው ባለው አቅም ነው። ይሄን ሰውዬ ደግሞ በምን መልኩ ይመጣበታል? ዓሊም ስለሆነ እንዳያስተምር አንተ ምን ሰርተሃል እባክህ አታስተምር ምንም እኮ እየሰራ አይደለም ይለዋል ይላሉ። ከዚህም ሊተነቀቅ ይገባዋል ማለት ነው። ذكرت الشاطاني 10 12ኛው الصبر تغست ነው قال الله تعالى አሁንም ከ12ኛውና የመጨረሻው اصول اهل السنه والجماعه ከወደ الله መንገድ ይጣሩ اهل السنه والجماعه ሊኖራቸው ከሚገባ መሰረታዊ ጉዳይ ውስጥ 12ኛውና የመጨረሻው الصبر تغست ነው تغست قال الله تعالى الله من ينال وتواصوا بالحق باونت ادرا يتبابالونا وتواصوا بالصبر በትግስት አደረ ተባባሉ ሰዎች ሲቀሩ እና الانسان لا في خص سو كله بكثرت ነው ይላል الله አይ صبر ትግስት ማለት አይ صبر ትግስት على ما يلاقيه الداعي دائما የሚያጋጥመው ነገር ትግስት ማድረግ في سبيل الله በአላህ መንገድ على ما يلاقيه الداعي دائما የሚያጋጥመው ነገር في سبيل الله በአላህ መንገድ ትግስት ማድረግ من المشاق አስቸጋሪ ከሆኑ ነገሮች والآذى مشاق የሚያስቸግሩ والآذى ችግር ያው መሻቅ የሚከብዱ በጣም ከባባድ ከአዛብ ላይ ነው መሻቅ የሚያስቸግሩና ወልአዛ አስቸጋሪ የሆኑ ነገሮች ላይ ትግስት ሊያደርግ ይገባል። ለአነ ጦሪቀ ዳዕወቲ የደዋ መንገድ ሻቁን አስቸጋሪናትና መህፉፉን ቢልመካሪ መህፉፉን የተከበበችናትና ቢልመካሪ የሚከብዱ በሆኑ ነገሮች ቀጥተኛው የደዋ መንገድ የሚከብዱ በሆኑ ነገሮች የተከበበችናትና ትግስት ሊያደርግ ይገባዋል። ወልመኻቲር አደጋ በሆኑ ነገሮች መኻቲር አደጋ በሚበዛባቸው የሚያስቸግሩ በሆኑ ነገሮች የተከበበችናትና ወደ አላህ መንገድ የሚጣራሰው ትግስት ሊያደርግ ይገባዋል ማለት ነው። ፈቀድ ዋጃሃ በእርግጥም አጋጥሟል አረሱል ሰለላሁ ዐለይሂ ወሰለም ያላህ መልእክተኞችን በጣም ታላላቅ የሆኑ ከባባድ ነገሮች አጋጥሟቸዋል። ማ ዋጀሁ ፈቀድ ዋጀሀ ረሱል ያላህ መልእክተኛን አጋጥሟል። ሰላዋቱላሂ ዐለይሂም ያላህ ሰላም በሳቸው ላይ ይሁንና ወሰላሙ ሰላምታ። ማ ዋጀሁ ያጋጠመው ነገር ሚነል አዛ ከአዛ ከችግር በጣም ብዙ ችግር አጋጥሟቸዋል ያላህ መልእክተኛን። ወሱኽሪያ ማሾፍም አጋጥሟቸዋል። ምን አቋሚህም ከህዝቦቻቸው ነብያቶች ከህዝቦቻቸው ምን አጋጥሟቸዋል? ሚነል አዛ አዛ ችግር አጋጥሟቸዋል። ወሱኽሪያ ማሾፍ አጋጥሟቸዋል። ወላሂ ነብያቶች እያንዳንዱ ነቢይ ተሾፎባቸዋል ያላህ መልእክተኛ። ሐታ ረሱል ሰለላሁ ዐለይሂ ወሰለም እብድ ተብሏል፣ ሻዒር ተብሏል፣ ገጣሚ በጣም ብዙ ሰድቧቸዋል። ብዙ መከራ ሐታ እስከ መግደል ድረስ ተደርሷል። ሌሎች ነብያቶች ደግሞ የተገደሉ ሁሉ አሉ። ብዙ ነብያቶች ተገለዋል። ተመልከት። قال تعالى الله من لنال ولقد استهزئ بارغتم تشوفباچو برسل من قبلك كان تبهت بنبروا نبياتوش لاي تشوفباچوال فحاك جلس هنا بالذين بنزع سخر منهم بالناس بمياشوفوا بهونوت جلس هنا ما كانوا بيستهزئون يا يميالاغطوبت نجر جلس هنا الى الله سبحانه وتعالى. وقال هنا ما الله من لنال ولقد كذبت بارغتم تستبابلوال رسل من قبلك كان تبهت ينبروا نبياتوش تستبابلوال ፈሶበሩ ግን ትግስት አደረጉ ታገሱ። አላማ ኩዲቡ በተስተባበሩት ነገር ላይ ታገሱ። ወኡዙ ተሰቃዩ hatta አታሁም ነስሩና የኛ እርዳታ እስከሚመጣቸው ድረስ ተሰቃዩ ይላል። hatta ነብያቶች መታ ነስሩላ የአላህ እርዳታ መቼ ነው እስከሚሉ ድረስ ተሰቃይቷል። አረ ዛሬ ሲአላህ እርዳታ መቼ ነው እስከሚሉ ድረስ ብዙ ነብያቶች ተሰቃይቷል። ለቀድ ዳአኑሁን ኑህ በእርግጥም ተጣርቷል። ቀውመሁ ህዝቦቹን አልፈ ሰነቲን 1000 አመት ኢላ 50 50 አመት ይቀር 1000 አመት ኢላ 50 50 አመት ይቀር። አረቦች በባህሪያቸው እንደዛ ይላሉ። 950 አመት ማለት ነው። አረቦች አልፈ ሰነቲን ኢላ 50 1000 አመት 50 አመት ይቀር። የሆነ ነገር ሲሸጡ 100 ብር ሽጨልሃለሁ 10 ብር ይቀር ይላሉ። 90 አለ ማለት ይፈልጉ ማለት ነው። إلا 50 عاما عندي شي عامت 50 عامت سيكر 950 عامت نو دعوا درغوال حزبوچون وهو صابر محتسب ايوه صابر كالله تاغاشنا محتسبون من داون كالله يميفلق هو نو عندي شي عامت تطارطوال نوح عليه السلام انيا كن زاري 2 عامت ارا 1 عامت 2 كن 3 كن دعوا كادرغه سوتش على استكاكل قالوا باكتواچو نسو من ماشي استكاكلالو يلا ولك الرسول صلى الله عليه وسلم يا الله ملكتنا ناغاطمواچوال من الاذى كچغر اغاطمواچوال والعناد كمبيتنينت ماغاطمواچوال من قومي كهزباچو مالك ياغاطمو اغاطمواچوال وهصابرون استاچو تاغاشو نو اسالفوتال لم يمنعه الكلكلاتهم ذلك يه من دعوتهم دعوا كمادرك بالحكمه بطبب والموعظه الحسنه ملكان بهونش غساقي دعوا كمادرج الكلكلاتهم والجدال كمكراكل بالتي احسن الناس زند يا ماره بهونه ملكو كمكراكر على اجداتهم حتى نصره الله الله كم يرداتهم درس واعلى كلمته كلماتهم لا اله الا الله يا الله ان قال يبلاي كم يادرج درس كمطارات على اجداتهم فجاء الحق اونت متى وزهق الباطل باطل مطفى الله እንደሚለው ያላህ መልእክተኛ አለይሂ ሰላም ይሄንን ችግር ሁሉ ታግሰው የደረሰባቸው መከራ ሁሉ ታግሰው ደዋ አደረጉ። የነዚህ ሰዎች የሚያደርሱባቸው ችግርና በላ ከምን አላገዳቸው? በጥበብ ደዋ ከማድረግ እንደዓወትን በልህክማ ወልመውዒዘት አልሐሰና ከዚህ አላገዳቸው። hatta nasarahullah አላህ ከረዳቸው ድረስ ወአላ ከሊመተ ያ ቃላቸው ያላህን ቃል የበላይ እስከሚያደርጋት ድረስ فجاء الحق ونت متى وزهق الباطل باطل مطفى تنكوتاكوت لمن الله እንደሚነግረ ان الباطل باطل نونا كان زهقا تنكوتاكواچ يميطفا نونا باطل طفا لنا الله سبحانه